خلقناكم فلولا تصدقون أفرأيتم ما تمنون أأنتم تخلقونه أم نحن الخالقون نحن قدرنا بينكم الموت وما نحن بمسبوقين على أن نبدل أمثالكم وننشئكم فيما لا تعلمون ولقد علمتم النشأة الأولى فلولا تذكرون أفرأيتم ما تحرثون أأنتم تزرعونه أم نحن الزارعون لو نشاء لجعلناه حطاما فظلتم تفكهون إنا لمغرمون بل نحن محرومون أفرأيتم الماء الذي تشربون أأنتم أنزلتموه من المزن أم نحن المنزلون لو نشاء جعلناه أجاجا فلولا تشكرون بسم الله الرحمن الرحيم بدرني الله جل وعلا زاري ودا من نقرا القران كما جواتنا بسفيت فلان تتمر نوس يغمن عندما يوم متفقدوت عندما يوم متفقدوت ان اتكال الحمد لله سر مست بطانا مسجدنا له شكرا يرغباتشو وندبرار متفقدوت متاكلوا نظر كامل بسلام تدرسلاو حساب مستات متضيق መጨመር መቀነስ በህግ ተፈቀደ ነውና ሐሳብ ያለው ጥያቄ አለሽ? በትላንት ትደርስ ላይ ኦኬ ለዓለም ያው ትላንትና ደርሳችን ላይ ያየነው اصحاب الشمال الله سورة الواقعة على يقرأوا الدوش بلو تتساحشو سووش عندما ودى جهنم ساد كذبوه بهالا جهنم ساتو سلم تبقى اتشو مكرا الناسك او وتوسنا فين تنسكو قرآن سمكرا النبه بلو نسول ازياء السبقاكي هي تفدر ربضة المكنات دنيا لا يحق انكما كباري ወንተኛ ደፋችን ፈልጎ ከማል መስልክ ቅንጦትና ድሎት ውስጥ ሰምጦ የነበሩ ህዝቦች ናቸው ትልልቅ ወንጀሎች ላይ በቋምነት ያለምንም ስጋትና ፍርሃት ሲዘፈቁ የነበሩ ህዝቦች ናቸው ከዛ ባሻገር ደግሞ ድሎትን ቀስቀስ ማመን ከብዷቸው ድሎትን ቀስቀስ አለ የሚለውን እምነት ለመቀበል ሲተናነቃቸው የነበሩ ህዝቦች ናቸው በዚህ ከባባድ ወንጀሎቻቸው ምክንያት የግራ ጓድ ሆነው እስራ መዝገቦቻቸው በግራ እጆቻቸው ተሰጥቷቸው ወደ ጀሃነም መሳት እንደሚወርዱ ተነጋግረን ነበር ያቆምነው እና ጀሃነም ዓለም ውስጥ ገብ በኋላ ደግሞ ይባላሉ ተመጋቢዎች ናቸው ነው ወደ ጀሃነም መሳት ከገብ በኋላ ዘቁም ይባል ዛፍ አለ ዘቁም የሚባል ዛፍ አለ አስሩ የዛፉ ስር የተተከለው በጀሃነም እሳት ታችኛው ክፍል ላይ ተተከለ ሲሆን እሳት ላይ ተተክሎ እሳት ውስጥ ጀሃነም እሳት ውስጥ የሚበቅል ዛፍ ነው እሾካማ ዛፍ ነው በዛ ላይ ደግሞ የጀሃነም እሳት የለበለበ ነው የተጠበሰ በራሱ ከእሳት ያልተናነሰ የስቃይ ማዕት የሚታይበት ዘቁም የተባለውን ቅጠል እንደሚመገቡ ተነጋግረን ነበር። ተማሪውን ምን ያህል ብጡ ይህን ዘቁም በልተው ሆዳቸውን ምልት ያደርጉና መጠጥ ደግሞ ረሃብ ጥማት ተለቆባቸው መጠጥ ሲሉ እጅግ ትኩስና አቃጣይ ጀሃነም ውሃ ወይም ጀሃነም ዓለም ውስጥ የፈላ ውሃ እንደሚጠጡ ለማየት ሞክረን ነበር። በስተ መጨረሻ አጠጣጣቸው ደግሞ ልክ የተጠማ ግመል ወይም ይህ የተባለ በሽታ የተጠናወተ ግመል ውሃን ተስገብግቦ እንደሚጠጣ ሁሉ ይህን ትኩስ ውሃ ተስገብግበው ጠጥተው የአንገቶቻቸውን በጣጥሶ እንዲያወርድ እንደሚፈቅዱ ትላንትና በተወሰነ ደረጃ ለማየት ሞክረን ነበር። አላህ ይህንን ሰጥጣት ሀጅረን ቁርአን ቁርአንን ዑለማዎቹ በተለያየ ዛሬ ወደሚቀጥለው ሀሳብ ስንገባ አላሁ ጀለ ወዓላ እንዲህ ይላል ወገኖች፣ እና ቁርአን ሁላችሁም ቁርአን ሙሉ ዓለም ላይ አለና እባካችሁን ቁርአን ገልጻችሁ ለመከታተል ሞክሩ። الله لن نحن خلقناكم فلولا تصدقون دي انانته ይላል አስሙ እንግዲህ ስለማን ነበር ያወራው እስራ መዝገቦቻቸው በግራ እጃቸው ስለሚሰጣቸው ያውተምላችሁን ከሃዲያን አውራና ከሱ ጋር አያይዞ ምን አለ نحن خلقناكم فلولا تصدقون እኛን እኮ ፈጠርናችሁ ወላላ ተሰደቁ ፈሐላ ተሰደቁ ለምንድነው ማታሙ ለምንድነው አብናችሁ ምንላችሁ እናሰሙ ይችላል። አላህ ከዚህ ቀጥሎ ስለ ጀሃነም ሰዎች ነበርና ያወራው እንድንደብት እንድንቀበል ከዚህ ቀጥሎ እኔ ልጅ ፈጠርኳችሁ እኔ ልጅ ማያወርኩት እኔ ልጅ ሳትም አይጣው ያለ ፈደረተ አላህን ነግረናል። قدرة الله وحدانيته في بديع خلقه وصنعه الله اتقاطر سرع بطعام كبارنا هايال مهنو بمجلس الله جل وعلا في القرآن بتشني عملات مهنو اندي تكبلت كل انش عملات مهنو اندي تكبلت فلقا لذين مرة جامعين لتقوم الحجة على الممكن على الممكن المكذب بوجود الله وفتن السورة الكريمة بتنويع بذكر أهل السعادة. زاري يا أملاكم هلونا يا أملاكم ما نمت لفتوا دكبوا وطروا مروا ما بيثال شعروا سلوات انديك كبروت هيال النتن لمرة دادت بتشمي نتن لمرة دادت كذيك أبطلوا خل جاوتشن مكرا كرا مرة جاوتشن ستقال لنا أبرا نمت ما انت سلوات انين كداتشو ببرا عزاتشو مذك يا أملاك أني سرام الزلوات تسكتواتشو በጀሃነም መስዋዕት ከምትወርዱት ይልቅ እዚህ ዱንያ ላይ ማስተካከል ያለባችሁ ነገር አለና አዳምጡ ነው ይላል። ንሕኑ ኸለቅናኩም ንሕኑ ማለት እኛ እኮ ነን ኸለቅናኩም የፈጠርናችሁ ፈለውላ ተሰድቁን አዩህ ናስ ዓደ ፈሀላ ተሰድቁን ብባዕድ እኛን እኮ እናንተን የፈጠርናችሁ ፈለውላ ተሰድቁን ታዲያ ሞት መቀስቀስ አለ ስላችሁ ለምንድነው ማታምኑ? ብቸኛን ሀያል አምላክ እኔን ስላችሁ ለምን አታምኑ? የፈጠራችሁ ማን ሆነና የፈጠራችሁ ማን ሆነና ነኽኑ ኸለቅናኩም አዩሀ ናስ ምን ልዓደም እናንተ ሰዎች ሆይ ካለመኖር ወደ መኖር ያመጣኋችሁ ነው ነ ፈሀላ ትሰድቁን ብልባዕ ፈኢነ መን ቀደረ ዐለል በድኢ ቃድሩን ዐለል ኢዓዳ መጀመሪያ አንድን ነገር መፍጠርና ማስገመት የቻለ አካል እኮ ይህን ነገር አበላሽቶ መድገሙ ላይ ምን ይሳነዋል? ስለዚህ መጀመሪያ የፈጠርኳችሁ እኔ ሆኜ ሳለሁ በድዬ ዳግም እቀሰቅሳለሁ ስላችሁ ለምንድን ይላችኋል? ፈለውላ ተሰድቁን ይህን ነገር አሜን ብላችሁ አትቀበሉም? በድዬ እቀሰቅሳችኋለሁ አያልና ብቸኛ አምላክ እኔ ነኝ ስላችሁ ለምንድን ነው የማታምኑኝ ነው የሚለው አላህ። ይገርም እኮ ነው። ዛሬ ሰዎች ሁሉ ሰብስባችሁ ማን ነው ወደዚህ ግብር ያመጣ ማን ነው የፈጠረህ ብትሉት የሚሰጣችሁ መልስ ምን እንደምችል መገመት ይቻላል። በየትኛው እምነት ቋንቋ ይጠቀሙት እንጂ አንድ አምላክ እንደፈጠረው እሰው ልጅ ሁሉ ተቀብሎታል። አላህ ግን ምን እንደሚለው ይምኑ አምላክ ይምኑ ጌታ ከተቀበላችሁት በብየ ተሰቅሳችኋለሁ ሲላችሁ ፈለው ያትሰብቆ ታዲያ ለምን አታምኑ እያለ በጥ አግራሞት በተበላበት መልኩ ይጠይቃል። ስለዚህ ወገኖች አላህ ቢለብን ለምን ለመቀበል ከማንገራገራችን በፊት አላህ ገድዮ ሰብቶቻችሁ በስብሰው ውስጥ በልቷቸው አጥንቶቻችሁ ተፈረካክሰው ተበታትነው ዳግም ቀሰቀሳችኋለሁ ሲል አንቀበልም አይዋጥልንም ከማለታችሁ ፊት نحن خلقناكم እኛን ልኮ መጀመሪያ የፈጠርናችሁ እስኪ ዛሬ ማለት ነው ኮምፒውተር ኢትዮጵያ ውስጥ ነው መጀመሪያ አልተሰራም አይደል አልተመረተም አይደል ዛሬ ማለት ነው ይሄ እኔ የተጠቀምበት ኮምፒውተር አፈር ከድሜ ቢበላ እድሳት ቦታ ወስዶ ጠጋግሎ መልሰን እንደነበር ያመጣል ጥራቱን አንብቀምሰው ማለት ነው ሳይፈጥሩ ነገር ግን ኮምፒውተርን አሁን እያመረተ ያለው አንተሽባ ድርጅት ማለት ነው ኮምፒውተር ዱንያ ላይ ጠፋ ቢባል ወይ ማቴሪያል ካለ ጥሬቃው ካለ ኮምፒውተር መስራት እነሱ ቀላል ነው ወለው ወለው አሁን ተበላሹ ኮምፒውተሮች ከአለም ዙሪያ ሰብስባቸው አንጥልም ብለው የነዱ ኮምፒውተር ድጋሚ በታጥረው በታጥረው በታጥረው እንደ አዲስ ጠጋግሩ ንጹህ ቀማውጣት ይችላል በጣም ቀላል ነው ለምን መጀመሪያ ነበር ከባድ ነው ኢትዮጵያ መኪና አልተመረተ ምናልባት አሁን መጠጋገል ተጀምሯል መሰለኝ ነገር ግን በግጭት ማለት ነው አፈር ከድሜ በላ መኪና ጋራጅ ከቱ ተቀጥቅጦ ጊዜ ወሰድባቸው ምን እንደነበር ይገርምታ ለምን መፍጠር ነው የሚከብደው አንድም ነገር መጀመሪያ ማስገኘት ነው በጣም ከባዱ ስራ አላህ نحن خلقناكم ምን ቢዳያ ማለት ነው መጀመሪያ ከዛች ከልብጥ የገነባናችሁ ፈጠርናችሁ እኛ ነን ፈለውላ ተሰብቁ ታዲያ ወተበቀስቀሳለ ስንላችሁ አትቀበሉ እንዴ ነው ይሄ ሎጂካል ነው ማለት ነው እንደማቻችሁ ሎጂክ ይሄ ምክንያታዊነት በቂ ነገር ነው በቃ መጀመሪያ ፈጥራችኋለሁ አሁን ደግሞ ወተበቀስቀሳችሁ ምን ይሉኝ ብሎ ከምክንያት ጋር ያያዙ ነው አላህ ጀለ ወዓላ አምላክነቱ እንድንቀበል ወተበቀስቀሳለ ሲል አሜን ብለን እንድንቀበል የሚነግረን በጣም ግልጽና ሎጂካሊ ብሎ ቋንቋ ነው ያናገረን ያለው አፈር አይቱም ማለት እንዴት እንደተፈጠረን ሲነግረን እስኪ እናንተ ማስተው አፈር አይቱም አክብሩኝ ማለት ነው እስኪ ንገሩኝ ማትምሉን አማ ተሱዱኑ ምን المريض في ارحام النساء مريض ማለት ያው ፍቶተ ስጋ ማለት ነው የዘር ፈሳሽ ማለት ነው ማትምሉን ማለት እሴት ማጠን ስብ የምታፈሱትን የዘር ፈሳሽ ተመለከታችሁ እስኪ ስለሱ ንገሩ ልክኮሉ ባልና ሚስት ጅማዕ ግብረ ስጋ ቢሉ ሲፈጽሙ ወንድ የዘር ፈሳሹን ወደ ሴት ማጠን ይወጫል በሚያፈስበት ሰዓት ከዛ አላህ ምን አለ አንቱም ተኽሉቁነሁ እናንተ ናችሁ እንደምትፈጥሩት ያ የዘር ፈሳሽ ከወንድ ወደ ሴት ሲሸጋገር ሕይወት ዘርታችሁ ሳያደርጋችሁ ምትገነቡት እናንተ ናችሁ አን ወይስ ደግሞ ነሽሉል ኻሊቁ እኛን ፈጣሪዎቹ ወይስ እናንተ ያ ወደ ሴት ማህፀን የምትወረውሩት የዘር ፈሳሽን የምትፈጥሩት ሰው የምታደርጉት ህይወት የምትነፉበት አጥንት ደም ስጋ ቆዳ የምታለብሱት እናንተ ናችሁ ወይስ እኛን ነን ይሄ ደግሞ አንድም ሰው ምድር ላይ እኛንን እኔ ነኝ ችያለሁ የሚል አንድም አካል የለም አላሁ ጀለ ወዓላ ያለ ምንም መሸማቀቅ በግልጽ ቋንቋ እኔ ልጅ ፈጠርኩት ይላል نحن خلقناكم فلولاكم እኛ አይደለንም እንደፈጠርናችሁ ለምንድነው አሁን ብላችሁ አትቀበሉ ለምንድነው በለን እንቀሰቀሳለን ስንል እንታመነቱ አይቱም አትምሉ በሴት ማህፀን ውስጥ የምትረጩትን የዘር ፈሳሽ አትመለከቱም እንዴ እስኪ ስለሱ ንገሩ አንቱም ተክልቁነሁ እናንተ ናችሁ እንደምትፈጥሩት አን ወይም ደግሞ ነሽ ልካልኮ እኛን ፈጣሪዎች እናንተ አንድም አካል እኛ የሚለም ስለዚህ መልሱ ስለምታወቅ ዘለለውና አላህ ምን አለ ቀደርና ወሰን በይነኩም ልመውት በዚህ መልኩ ከዛች ውስጥ ከዛች ተስፈጣሪ የዘር ፈሳሽ እናንተን ፈጥረን ገንብተን ወደ ምን አንጥናችሁ ስናበቃ ቀደርና ወሰን ይላልላ በይነኩም الموت በዚህ መልኩ ከፈጠርናችሁ በኋላ በመካከላችሁ ሞት ሊባል ነገር ማያደረግነ ወሰንባችሁ ከዛ ተዘርፈሳሽ ገንብተናችሁ ምድር ላይ እስከመጨረሻ አትኖሩም እሺ ብታደርጋላችሁ ተሞቱን وانك ميت وانه ميت عند ربك تكتسبون بالدين مالكم انتم امتم يموتال زارم مالكنا مسلمين يموتال كريستيان يموتال امتي لله يموتال سيتي يموتال وند يموتال حبتم يموتال مسكين برندادار يموتال انتم لمن الله جل وعلا موت بالنجر ما اكلاتش لا نادرغال قدرنا وسمن باتشال በየት እንታለም አትቆዩም ማለት ሁሉ ነፍስን ዛኢቀት ነው ማለት ነው። ህይወት ያላት ነገር ሁሉ ሞትን ቀማሽ ነው ይችላል። ስለዚህ የሰው ልጅ ምድር ላይ እንታለም እንዲኖር አልተፈጠረም። ኦኬ አላህ ጀለ ወዓላ ሞት ማክላችን ወስኑልብናልና ሞታችን ፍጹም አይቀርም። ወማ ነህኑ አለ አረኛም አይደለንም ወማ አይደለንም ማህኑ እኛ አይደለንም ቢመስሉት እምትቀርቡንም አይደላችሁም አላህ هل انتم تخلقون هذا المني بشرا سويا انتم تخلقونه ملو ان انتم ناتكم يمني يزرفساش يمني يزرفساش اذا استكاكل سوا ادرغاچو متكربوت تفصل ام نحن بقدرتنا خلقناه وصورناه واسمنا بحيلاتكم በችሎታችን ይሄን ሰው ልቀርጽና በግድም ወደ ምድር ያመጣ ነው እኛ ነን ወይ ይላል መልሱ ታውቃል አዎ አንተ ነህ የመከምሽኮች ራሱ ምን خلق السماوات والارض ሲባሉ ليقولون الله كل ምድር ማፈጠረ ሰማይ ማፈጠረ ማፈጠራችሁ አላህ እንጨት ጣውት ያመለኩ መልሳቸው ግን አላህ ነበር ዛሬ ምድር ላይ ስም ይቀር እንጂ ሰልጆች ሁሉ ፈጣሪያቸው አንድ እንደሆነ ሳይንስ ራሱ ደርሶበታል ሳይንስ ራሱ ይህንን ዓለም እየመራ እያስተናበረ ያለ ሱፐር ፓወር ምንድነው ያለ ያለው አይደል አቅሙ ኃይሉ ችሎታው አቻ የሌለው ኃይል አለ ያርያ ያምኑ ወደ ተውሂድ እኮ እየመጡ ነው ያን አምላክ ማንነቱን መቀበል መለየት ከበዳቸው እንጂ ጀነራሊ ተቀብለውታል አንድ ኃያልና ሁሉን ቻይ አምላክ መኖር ላይ ማለት ነው امام القرطبي من الان مسلاته وهذا احتجاج على المشركين وبيان للايه الاولى والمعنى اذا اقررتم بان خالقه لا غيرنا فاعترفوا بالبعث ميلان ان مكه مشركوت الى الله مرجا يقرب ان انت تقول كدهوچ انچت دنگا ذات متملكوت انه هو الملائكه ان عزان متتجزو كذا باشاغر بوت ከሞት በኋላ መከፈታለ ተስባሉ እምትያስተባብሩት ለምንድነው መጀመሪያ የፈጠራችሁ አይደለንም ወይ ይሄንን ከተቀበላችሁ ደግሞ አዎ ይላል ወርሽ ተወቃ አዎ ስለዚህ ይሄንን ከተቀበላችሁ فاعترفوا بالبعث እንግዲያውስ ሞት መከፈታል አለ ብላችሁ ነው እኔ ስለሆንኩኝ አምናችሁ ልትቀበሉት እፈልጋለሁ ለላህ ጀለ ወዓላ نحن قدرنا بينكم الموت اي نحن قضينا وحكمنا عليكم بالموت وساوينا بينكم فيه ما فكلاتك موت فرد موت وسن سن كل يموت عليه عنده ذوقته موت ميقرلت له بسلطان موت ميقرلت له بدينته صابا دنيا لا تتقنال موت له بالبركه الله كل باكل ملكو يموت الصوا يدرج ሙሳ ሰለላሁ ዐለይሂ ወሰለም አልሞት ባብ ፈኩሉ الناس داخله ያለ ሞት እኮ በር ነው ሁሉም ሰው ያምር ያልፋል አንድም ሰው በህይወት ይቆያል ይሄ ራሱ ሰው ልጅ ማለት ነው ይሄንንም ተቀብሏል አይደል ያለም ይሽክ ታምን ብቻ ይጠብቃል ይሄ አቂዳ በተሟላ መልኩ ሰው ልጅ ሞት አለ ይገለም አካል አለ ብሎ ተቀብሏል ይቀሰቀሰናል የሚለው ቢጨምሩት አንድ ትልቅ ነገር ነው ወማ ነህኑ ቢመስሉቅ ማለት ወማ ነህኑ በአጅዝ እኛ እንካቀቱን ደካሞች አይደለም ማካቀቱን መካከላችሁ ወጥሩስና ወፈለግን ሰዓት እንቅስቀሳችሁ ወፈለግን ሰዓት ደግሞ ከምድር ገጽ እናስወግዳችኋለን ወቁ እና እኔን የሚያደክ ነው የሚያስነ የሚያቀተ የሚያመልጥ አካል እንደሌለ ተረዱ ወላላሁ ጀለ ወዓላ ስለዚህ እየሰማችሁ ያላችሁ ቃል ሁሉ ጊዜ የፍቅር ቃል ብቻ አይደለም ዛቻ አለበት ታሪክ አለበት የፍቅር እጅግ አንጀት የሚበሉ የፍቅር ቃላቶች አሉበት ከዛ ባሻገር ለምሳሌ የሰርጆችን ማሳመን የሚችል ምሳሌያዊ አነጋገር ውስጥ አለበት አጂብ የሆነ መጽሐፍ ነው እየሰማችሁ ያላችሁ ፍርም ባዳምጡት ከዛ አላህ ማለ ወማነህዱ ንመስሉቂን እኛን የምታቅቱንና የምትሳኑ የምታስሩን አይደላችሁም በምን ላይ አለ እንበድለ በመቀየር ላይ በመለወጥ ላይ አላህ አምሳለኩም እናንተን ከምድር ገጽ አስወግደን የእናንተን አምሳል ሰው የሚባል ነገር ምድር ላይ ለመተካት አያቅተንም አይሳነንም እናንተን አስወግደን ሌላውን አካል መተካት እንችላለን አትጠራጠሩ ነው የሚለው على ان نهلككم ونستبدل قوما غيركم يكونون اطوع لله منكم እናንተ ቢካላችሁ እናንተ ጣዖት እንጃንታና አናመልክም ካላችሁ እናንተ ነው የሚዘረጋው ምድራዊ ፍርአት አንከተልም ካላችሁ በቃ ወማነሽ መስሉቅን እኔን አታቅቱም አትሳኑኝም ከምድር ገጽ አስወግዳችሁና አላህን ፍጹም የሚታዘዙት ምርጥ ፍጥሮች እንደምፈጥሩ አትጠራጠሩ ሁሉን ቻይ ነኝና ይላል ወንሽአኩም ፊማላ تعلمون اي ولسنا بعاجزين ايضا ان نعيدكم يوم القيامه في خلقة لا تعلمونها ولا تشر الينا عقولكم اليها عقولكم ولنشئكم من الا وما نحن بمسوقين انتم من يازج انار متسامرين متاقتون ادلاچو مالك بمن بداي لا يا رب انتم اما ناقتكالاچو على ان نبدل امثالكم ان انتم اصبرن امسايوچاچو بمدرج بصمامطات من ماقتن ولنشئكم ان انتم كاصبرناچو بحالا انفطراچوالن انقسقساچوالن فيما لا تعلمون በማታውቁት መልኩ ቂያማቅን ደግሞ መቀስቀሳችን አይቀርም ምን ብለው ወለስ ነቢ አጅዝን አይضا ان نعيدكم يوم القيامه في خلقه لا تعلمونها ولا تشيلوا اليها اقولكم والغرض ان الله قادر على ان يهلككم وان يعيدكم وان يعيدهم يهلكهم وان يعيدهم وان يبعثهم يوم القيامه ماله وانقصوا وانو قولوا اني እናንተን አስወግጄ ከምድር ገጽ አስወግጄ ሳወጣ ነገ ቂያማ ቀን እናንተን ለመቀስቀስ ምን ያቀማለኝ እወቁ ተጠንቀቁ ስለዚህ አላህ አትሳኑኝም አታጠፉኝም ከምድር ገጽ እናንተን አስወግጄ ሌላ እኔን የምታዘው ፍጡር መፍጠር እችላለሁ እናንተ ብናችሁ ቂያማ ቀን ወንሽአኩም ፊማ ላ ተዕለሙን በማታውቁት ሁኔታ እንዴት እንደምንቀሰቀሳችሁ አይገባችሁም አታውቁትም ጭንቅላታችሁ ስለዚህ ነገር በቂ ኢንፎርሜሽን የለውም መቀሰቀሳችሁ ነግራችኋለሁ ብትቀበሉት ይሻላል እንዲግን ካላችሁ ወንሽአኩም ፊማ ላ ተዕለሙን በማታውቁት ሁኔታ ቂያማ ቀን እቀሰቀሳችኋለሁ ስቀሰቀሳችሁ ወማነሽሩ መስበክ አታመልጡም አትሳኑም አታውቁትም ይላል ሐቂቃ ከዛች ውስጥ ገንብቶ መስናጆ መመልከቻ አይን ሰጣ አምላክ ደሞ ዳግም አይቀሰቅስም ማለት አእምሮን ለመጠቀም አለመፍቀድ ነው ኩፍር ማለት ከኩፍር በላይ ዘግናኝ ነገር ነው ኩፍር ማለት ጌታ የሰጠን ጸጋ መደበቅ መሸፈን ነው ይሄ ግን ኮምፕሊትሊ አእምሮን ለመጠቀም ፈቃድ ነው ያለምን በሽታ ይመስለኛል ከዛ የልብ ጠብታ ሁለት ረጃጅም እግር አስር የእግር ጣቶች አስር የግጣቱ አፍጫ 32 ጥርሶች የማይታሰብ ምላስ ኮስት ወኩል ሰክቶ እንዲናገር ያደረገ አምላክ እናንተንናንን ደሎ አይቀሰቅስም ብሎ ማሰብ አቅልን ኮምፕሊትሊ ያለ መጠቀም የመፈለግ የተጨበረበረ መንገድ ነው ይሄ መንገድ ያዋጣ ዘመን ለማንተ አላህ ጀለ ወዓላ አቅላቸውን ተቀበለው ክርስቶስ ግን ባቸውን አምላክ ከሚያመልኩ መልካም ባሮች መካከል ይመድበን ወላቀ ዓሊምቱ በርግጥ አውቃቸው አላህ ዓሊምቱ ንሽአተ ልኡላ ምንም ወዲያውዲ አትበሉ አለ ወለቀደ ዓሊምቱ ንሽአተ ልኡላ የመጀመሪያ አፈጣጥራችሁ በርግጥ ታውቁታላችኋል ወለቀድ በርግጥ ዓሊምቱን አውቃችኋል አንሽአተ አፈጣጥራችሁ ልኡላ የመጀመሪያውን አፈጣጥራችሁ በደንብ ተረታችሁታል ምንም ቢጨረበር ነገር የለም በቃ ባልና ሚስት ይጋባሉ ግብረስጋ ይፈጥራሉ ይፈጽማሉ በዛ ሂደት ከወንድ የሚወጣው ዘር ፈሳሽ ሴት ማህፀን ውስጥ በጣም በርካታ ሚሊዮን ዘር ፈሳሾች ይወጣል ከዛ ውስጥ አንዷ ከሴት እንቁላል ጋር ሄዳ ትጣበቃለች ያ ናችሁ እናንተ እና ታውቁም እንደ ዛሬ ሳይንስ ራሱ እኮ ልክ ቁርአን እንዳስቀመጠው ብትን አድርጎት ነው ይገርም ብትን ቁርአን ቀደም ሲል ስለ ሰው ልጅ አፈጣጥር ያስቀመጣቸው መስፈርቶች ሳይንስ ራሱ እየሰጠበት ኮንዲሽን ላይ ነው ያለው እንኳን ደስ አላችሁ ሳይንስ ዓለም አላለም ለሙስሊሞች ቁርአን ላይ ከተገለጠ በቂያቸው ነው ቢሆንም ግን እንኳን ደስ አላችሁ ብላለሁ ወለቀደ ዓሊምቱም ነሽአተ ልኡላ በእርግጥ የመጀመሪያ ያፈጣጥራችሁ ሂደት በደንብ አውቃችሁ ብታለ ፈለውላ ትከብሩ فهلا تتذكر فقال فلولا تذكرون تذكرون فلولا تذكرون اتجسسوا من دون فهلا تتذكرون بان الله قادر على اعادتكم كما قدر على خلقكم اول مره مجمر يا جزء كذا يمتقبتا يرماچو يا يمتقبتا الله بشا معناتنا كما حصل وقتي ستتفسد ድንጋይ እንኳን ብትወረውሩ መፍጠር ከፈለገ ይፈጥረዋል ግን ረብ ልዓለሚን ሁሉ ጊዜ ምድርን የሚመራበት ስርዓት አለ ህግ አለ የሰው ልጅ መፈጠር ያለበት ማህፀን ውስጥ ነው የባልና የሚስት ትልቁ ስራ ምንድነው በሌላ ቋንቋ ራሳቸው ማስደሰት እኮ ልጁ ይረገዝ አይረገዝ ባልና ሚስት አያውቁ ምስኪኖች ናቸው እኮ እነሱ በቃ ተፈጠሩ ለወንድ ልጅ ሴት የፈለግ ስሜት ተሰጠው ለሴት ልጅ ወንድ የፈለግ ስሜት ተሰጣል ከዛ ጋብቻ በሚል ህግና ስርዓት አብረ እንዲኖሩ አደረጋቸው ሲኖሩ ደግሞ እስኪ ዝም ብላቸው አስቡ ሴቶችን ለመጥቃት ሞክሩ ወንድ ሴቶችን ደግሞ ወንድ አያስፈልግም ለማለት ሞክሩ አትችሉ ለምን አላህ ወደዚህ ምድር ሲያመጣ በቃ ወንድ ያለ ሴት ሴት ያለ ወንድ መኖር እንዳይችል አድርጎ ነበር እንዳይችል አድርጎ ከፈጠረም በኋላ ከተማን ልክ እንደንተሳ በየመንገዱ ልንራባ ኮ እየፈጠረ አደገኛ ነውና ፍርሃት መዘርጋት አለበት ብሎ ጋብቻ የሚባል ደስ የሚል የህይወት ወይ ማህበረሰብ መሰረት የሚጣልበትን እንዳር ፍርሃት ገነባለ እዛ ውስጥ ዳርና ምስራቸው ራሳቸው ማስተሰጠ እንጂ ወንድ ይፈጠር ሴት ይፈጠር ዛሬ ጸነስ ነገ ጸነስ ምስቱን ዳል አያውቁ የነሱ ስራ በቃ መደሰት እንደሆነ ያብሪነት ውስጥ መወራቀት ብቻ ሚያጅብ እኮ ነው ተደከሩ ትንሽ እንኳን ለማሰብ እኮ ባልና ሚስት ተገናኝተው ከጨረሱ እሷም ትኛለች እሱም ትኛ እዛ ስቴፕ ውስጥ ግን አላህ ጀለ ወዓላ ዛሬ የሚናገረን ኡስታዝ መሐመድ ፈጥሮታል ቁጥራችሁ ብታዳምጡት እናንተን አላህ ጀለ ወዓላ በዚህ አይነት ፕሮሰስ ውስጥ ወደዚህ ምድር ያመጣችሁ ይሄን ኮምፒውተር የሰራውን አካል الله جل وعلا وده مدير يا مكتو بزه أسجر مستقل نحن خلقناكم فلولا تصدقون ولقد علمتم النشأة الأولى أو قد شألت لك تفتراتي فلولا تذكرون كل شيء يقول هاتك بسطو لا من دمنا ما تمكروت نظر مكول من يهل قدم ببرك أنها تحكوات ከዘር ፈሳሽ ከስፐርም ደምብቻችሁ አለ እባካችሁ ደረሱት የሚለውን አምላክ መስማት ያልፈለገ ደረዝ ፍጡር ጠንካራ ፍጡር ነው ሰው ያሰራ ይህን ቁርአን ሰምቶ ኋላ ማሰብ ራሱ አይፈልግም በርፍ መፈጠረው እንደሚሞት ማሰብ አይፈልግም ወዲያው ኮምፒውተሩን ዘግቶ ጫቱን ከግቦ ይችላል ኮምፒውተሩን ዘግቶ ሙዚቃ ያሳዳምጣል። ኮምፒውተሩን ዘግቶ ህብረት ተግባር ላይ ሲዘፈቅ ሲመጣር ተባለ። ለምን ይሄ ትምህርት በህይወቱ ላይ ግን ይፈጥረው ተጽዕኖ ይመጣል። አላህ ግን በግልጽ ቋንቋ ወቀው ኮምፕሌክቱን ለሳንተ አንቺ ጅልባቡ ለማባያው ልበሺ ከዛ ከንት ቀብታ ነው አላህ እንዲያድርገው ተፈጣሽ ደምብቶሽ ደምብር ያለሽ ነው ፈለውላ ተበከሩ አትደሰጭ ምንድ አትመከሩ ምን የነገርኩሽ እኮ ነው ከልብ ደምብቼሻለሁ ነገር ገድዬ አፈር ሆነሽ በስብሰሽ ሻግተሽ ወደ ህይወት አምጥቼ ለፍርድ አቀርብሻለሁ እያለ ፈለውላ ተበከሩ ታዲያ አትመከሩ አትደሰጭ ምንድ ነው ብለላ ያሰላ አፈር አይትም ማለት እስኪ ንገሩኝ ያላላ እስኪ ንገሩት ይነብረው ሰው አለ የሚያነሳ ጥያቄ ማ ተሕርቱ እስኪ ስለምትዘሩት አዝመራ እስኪ ንገሩኝ ያለ መልስ አለው ሰው አለ አዝመራውን የዘርችው እኔ አክዬ ቅጥሩ ፍሬውን ዛፉን አንድ ገበሬ የለም እስኪ ገበሬው ሁሉ ስራው ምንድን ነው እንበተን ወለው ወለው ይህ የለበተኑ ስራ የአላህ ፍቃድ ካልተከናወንበት እጆች አይንቀሳቀሱ እህሎች አየር ላይ አንተ ስትበትነው አላህ መሬት ጠባት በልካለው አይልም። ኬህቶች ወንድሞች እና አላህ ምን አለ አፈረ አይቱም ማ ተሕርቱ ይህ የምትበትኑትን የምትዘሩትን ነገር ተመለከታችሁ እስኪ ስለሱ እንኳን ነገሩ። ከዛ ምን አለ አንቱም ተዝራዑነሁ እንዴት እናንተ ናችሁ እንደምትዘሩት አም ነሕኑ ዛሪዑን ወይስ እኛ ነን አዝመራውን እየዘራ ነው ያለው ማን ነው ምን ይበለኛል ደግሞ ገበሬዎች ናቸው እንዳትሉ ማን ነው የሚዘራው አሁን በእርግጥ ልበስ የተፈጩ ስንዴዎች አሉ በየቤቶቻችሁ የተፈጩ ጤፎች አሉ በየቤቶቻችሁ በጣም የአዝመራ ውጤቶች በርካታ ነገሮች አሉ እና አላህ ምንድን እያለ ያለው ይህንን እንደው ዘርታችሁ هذه حجة أخرى على وحدانية الله تعالى وقدرته أي أخبروني عن البذر الذي تلقونه في الطوب أسافر أي أم تقالى يمتتنوت وبأفر يمتبتنوت أزمرا فملكتاتكوت أنتم تزرعونه أن أنتم الزروت أم نحن الزارعون ويسنانا من زراعون أنتم تنبتونه وتنشئونه حتى يكون فيه السنبل والحب أم نحن الفاعلون لذلك فإذا أقررتم أن الله هو الذي يخرج الحب وينبت الزرع فكيف تنكرون إخراجه إخراجه الموتى من الأرض من هذا أفرأيتم ما تحرثون أزمروا لا يمتبتم تنقل تملكتاتكم اسكني قالوا سلسل أنتم تزرعونه እናንተ ናችሁ እንደዚህ አዝመራ ዘርታችሁ ስታበቁ የምታበቅሉት ቅጠል ኖሮት ግንድ ኖሮት ቅርንጫፍ ኖሮት እንዲበቅል የምታደርጉት እናንተ ናችሁ አናሽኑ ዛሬ ወይስ አዝመራን የምናበቅለው እኛ ነን አለ ማን ነው በአላህ እጃችሁ ያለ ዛሬ ሁላችሁ ቁርስ ወይም ምሳ ወይም እራት በልታችኋል የበላችሁት ነገር የአዝመራ ውጤት ነው እንበል እናንተ ናችሁ የዘራችሁ ወሰማ ገበሬዎች ስለዘሩት በነሱ ኃይል በነሱ ቁዋ ነው ልፈሎች አላችሁት ላ ወላሂ አላህ እኮ ምድርን አታጥቂ ካላ ገበሬው አንድ ኩንታል ይላል አንድ ቦታ ላይ ቢዘራ አይበቅልም ስለዚህ አላህ እኔ ነኝ ልፈትን ያደረግኩት እኔ ነኝ ከበተናችሁት በኋላ ያቺ የስንዴ ፍሬ የገብስ ፍሬ የጤፍ ፍሬ በቅላ ከነቅጠሏ ከነፍሬዋ እንድትወጣ አደረግኩት እናንተ ምንም አቅም የሰው ልጅ እኮ አይታችኋል ግን የሰው ልጅ አቅሙ የያዘውን ጥራጥሬ መበተን እንጂ እንዲበቅል ምንም አቅም የለ ምንም የትኛውም ቴክኖሎጂ ምድር እንድታበቅ ማድረግ አይችል ምንም አይችል የሰው ልጅ እስከ ዛሬ ድረስ አርቲፊሻል አበቦችን ሰራ እንጂ በትክክል ይበቅል የሚችል ቅጠል እንኳን ሰርቶ ይሰራል። የሰው ልጅ የሰው ልጅ በአሻም ግልት መልኩ በጭቃ በድንጋይ ምናምን ይሰራ እንጂ በትክክል ድንጋይ ህይወት ያለው ነገር እስከዛሬ ፈጥረዋል? አልፈጠረም? አይፈጥርምም። አትጠናቀቅ፣ አይፈጥርም። ይታገል ይሆናል። ተፈጽሞ ይፈጥር ለውነሻኡ አላላህ። እኛ እኮ ለውነሻኡ ብንፈልግ ኑሮ ነጃዕናሁ እናደርገው ነበር አለ። ምን ሑጣመን ስብርብር ያለ እናደርገው ነበር። ፈበልቱም ተፈከሩ፣ ፈበልቱም ወበቀይቱም ተተፈጀዑነ ወተሕዘኑነ ዓለ ዘርዒ ምማ ሐል ብሂ ወተቁሉን እና ለመዝረቢ ለው ነሻኡ አለ። ምን አለ? አአንቱም ተዝረዑነሁ ምሕኑ ዛርዑ። እናንተ ናችሁ በእጃችሁ ያዛችሁትን ጥሬ ነገር በትናችሁ የምታበቅሉት እናንተ ናችሁ ወይስ ነው አለ። መልሱ የሰው ልጅ እኛንን ካለ በጣም ትልቅ ግዳን ብድ ውሸት ውስጥ ይገባል። ስለዚህ መቆም አለበት። ሲቆም ምንድነው ኢቅራር የሚያደርገው? ያ ረብ አንተ ነው እህሉ የምታበቅ ለማቅረብ ማለት አይቀር። እንዲህ ደግሞ ሲል አላህ ምን አለ? ይህን ካረጋገጣችሁልኝ አለ እንሰ ያ ረብ ለመሻዑ ወጃዓልና ሑጣም፣ ከፈለግን ደግሞ ያ የበቀለውን አዝመራ ብርቅ ብሎ ስብርብር ብሎ እንዲወድብሉ ማድረግ ይችላል። ፈበልቱም ያን ጊዜ እናንተ እንደሆናላችሁ ተፈከሩ፣ የምታዝኑ የምትጸጸቱና ሀዘንና ትካዝ ውስጥ የምትገቡ ትሆናላችሁ። አስቡት፣ የሰው ልጅ ሀያቱ ዘርን ዘርተን ተስፋችን ማላይ ነው ማላይ ነው። አብቃይ የሆነ አካል አለ። ያ አካል ፈቅዶ ሲበቅልልን ደስ ደስ ደስ ይለናል። የአካል ፈቅዶ በቅሎ ሲያበቃ አንድ ጊዜ ውርጭ አበርከ ደግሞ ሲያበላው ገበሬውን አስቡት። ምን አይነት ዘክለኸይር ምን አይነት ጉዳት እንደሚደርስበት። ይህን አካልም ተስፋ አድርጎ ነበር። ይህን አካል አዝመራውን አትቅሎለት ጤፉ ደርሶ ስንዴ ደርሶ ማየት መጠቀም ለሰው ልጆች ማቅረብ ጋብቶ ነበር። ከዛ አላህ ሑጣመን ስብርብር ሲያደርገው የበቀረን አዝመራ አጠቃላይ ሲያወድምበት የተፈካህ ያዝናል፣ ይተክዛል። የለፋበት የደከምበት ነገር ሌላ አካል ላይ ተመክቶ ነበርና የሰራው ያ አካል አልፈቀደለትም፣ ዶጋ አምር ያደረገው። ይህን ጊዜ ማዘን አይቀሩ። በጣም ታዝናላችሁ አላላ። ካዘናችሁ በኋላ ምን ትላላችኋል? ወተቆሉ እንዲህም ትላላችሁ፣ እና ለሙግረሙ እኛ እኮ ዕዳ ውስጥ ገባን፣ ዕዳን ተሸከምን የለፋንበት የጣርነው የጋርነው ነገር ሁሉ ከንቱ ቀረ፣ ምን ሊጠም ብላችሁ በጸጸት በዚህ መልኩ ትናገራላችሁ አለ። እንደውም አለ በል ይልቁንም ከዚህ ስከፋ ስንደም ትላላችሁ፣ ነሕኑ መሕሩሙን እኛ እኮ ተከልክለናል፣ የዚህን የአዝመራ ውጤት እንዳንበላ የሆነ አካል ከለከለን ወይም ፈጣሪ አልፈቀደልንም ብላችሁ በመሬትና በሀዘን መናገራቸው አይቀርም። አያችሁ አዝመራን እንኳን እራሳችሁ ምንድነው ግን ይቅርታ ወንድሞቼ፣ ምንድነው እኛ በሙሉ አቅማችን ፈጥረን እንድናደርጋለን። ምንም በቃ ከፈጣሪ እገዛ ሳንፈልግ የሆነ አካል እኛ በምንፈልገው ነገር ላይ ተጽዕኖ ሳያደርግብን ከሀ እስከ ፈ እናደርገዋለን፣ እናስፈጽመዋለን፣ እንሰራዋለን። ምን ነው ምን ምን አለ ልጅ መውለድ ብትሉ ባልና ሚስት መገናኘት አይታችኋል። በጣም በርካታ ወንዶች ከሴት ጋር መገናኘት የማይችለዋል በተለያዩ ምክንያት አላህ ይዞባቸዋል። በጣም በርካታ ሴቶች ከወንድ ጋር መገናኘት የማይችላሉ። ለምን? አላህ ይዞባቸው መገናኘት። ትዳር ይዘው ደግሞ ግበሳ ግ መፈጸም ደግሞ የቻሉት ልጅ እየፈለጉ እየናፈቃቸው በእጃቸው አይደለም፣ የሌላ አካል ፈቃድ ይፈልጋሉ፣ ተከልክለዋል። ሊወለድ አልቻሉ። በየሆስፒታሉ ከፋሉ ልጅ መውለድ እሱ እስኪፈቅድ ድረስ አልቻሉ። ሌሎቹ ደግሞ ልጅ መውለድ አይፈልጉም፣ ግን አላህ በላጎላ ይሰጣቸው። ምንም በእኛ ቁጥጥር ስር ነው። እንደፈለጉ እናሽከረክረዋለን የምትሉት ነገር የለም። ስራ በሉ። እግራችሁን ዘርግታችሁ ወይ ሀትን ብላ ተኮፍታችሁ ትቀመጣላችሁ። የሆነ ቀን ገደል ከፍታችኋል። ሳትበሉ ሳትጠጡት ወይ እጃቸው ይሄዳል ወይ ጥሏችሁ ይጠፋል። እና የሰው ልጅ አቅሙ አላህ ላይ የተመረኮዘ ነው። አቅም የለውም። ለዚህ ነው ሙስሊም ላ ሐውለ ወላ ቁወተ ኢላ ቢላህ በሉ ተባለ። ብልሃትም ዘዴም ችሎታ የለኝም አላህ ካልሰጠኝ በስተቀር በሎ የተባለው الله جل وعلا نزل أكمل الله جل من نادر أتشروك هالفكر ما يدر أتشروك هالفكر إذا أتشروك وراء أتشروك هالفكر سافكر مولد أتشروك هالفكر عزمنا زرتات أتشروك هالفكر فيها هذا من دمي من دمي باتش من نادر جل بك أنا سبب ظهور من كساكس ملفا سركب وين سمنا هذا الله جل وعلا بفكابي يجري غيرك بالساكو أبدا أفرأيتم ماذا؟ أسكن ورد هل ما يوان ستيس لو هذا الظن هل الذي تشربون؟ لا يمت تتتهم لا أسكن ورد من الله يمت تتتهمها كيف لا نتأكد من ورد أأنتم أنزلتموه إن أنت ناتشم بكسماعي يا رباكيت أأنتم إن أنت ناتشم أنزلتموه يا رباكيت إن أنت ناتشم من الوزن كبان نار أنبي أبدا رباكيت إن أنت ناتشم أم نحن ويسنا نزر زناوني ورنو إنيانا ويسنا نتناكشي لغاية من شك قالوا أنين إني أرر كتابين بريد تاك الله شوني تاك الله شوني أنين إني أرر كتابين أمر تاك الله شوني جمنا ونسبستكم كذا بكتنكم بجل ما دعوه يذكر بكتكنولوجي مثلين بالله لما يتذكرنا ما دربين بفتسون تسويلت تسويلت بفتسون الله أريد أن دم من أنسى بسكت أريد أن زناب من النار تكمل ما بشاء الله بل فلق الكوار الله من الكلال كدم من أن دور بعد الرقص الزنا بفلق دورا جعلناه على إما دربون البرال من أجاجا مرجع دعنا دربون إما ما يتقطع ميك أمتط ميك أبدوها النار دربون البرال فلو لا تشكرون كان أتا نسبني من الدول هل لا تشكرون؟ هل لا تشكرون؟ أكثر سبب من الدولة شو هو بدعاء الله؟ أيش؟ الدعوة أسرة زاد في السماء زنا نار على سبب من الدولة زنا نار كل شيء أنا أرمى أرمك أو بدعاء أسرة ما كان سبب من الله هو أيش من أسرة؟ ما أنت ما تشوف أسرة من الزرع تشوف ما أنت يا رب سبب الله سبحانه وتعالى مما سبر الجبوال إذن بنا تفكر بتعدام تفكر الله شو إن بتوري تفكر الله شو والله وبنيت شو كمبيوتر بعين ما يتمشل كل سجانة أوكي نجيب كارو من مدى سجانة نجيب كارو مت أفكر من شلال من مين إيه كارو من مدى أنسكه بنسه أج ورأف ما درس تلك الأمان بركات مثل أي بشتاء يقرب الله تشلو قبل الله تشلو مذيبوك أربو دوراسو المدرسو يا أكمتو مذيبوك أربو منسا تيجالي حلوات على تسلط الناس انتخلق علي الله وها وها وها كسم أجي ربا نسوها فسيجو بأن يبس مطب مطبات يعني تفكد الله تشلو خلق تشلو فلذي ودموك وغنوكو الله جل وعلا ولكن تقطر من الأرض منا فلو لا تشكروا أتا نصبروا من الدول أرواكا كم تصبروا إنهم انتنا تفيروا من الله إنهم ببلا تفيروا وكا ناس أتشاتي هم بلا تشاتبتوا إما أنت راسوا ليانا لدهاكو كمبرتنا بسلبساتشو رابوا من أنا ببتنا زنبلاتشو كو درك إيه من المهجبان من دول وطانكم قوانا إلي من دول شكوانا إلي من دول عند مزيد يومك أن كذا الله تشوف عبد الشادق تشيالا فلن يفكرون أدو يومك مطلق تنزل على الله ورجو فلو لا تشكرون أتا مصبروا هاتشوا ما يفكروا والله إن بيلياك ما أتلا من دولك بالتالي ملكوا إن أنت أهم كنت فرلا كفراتشو يا الله قال يسمعكم بزي ساعات كفرنا ما يفلقوا وإنا شبير أسرويت هنو كمبيوتر أترو مثلا أي كبر هم تمثلت أي تبدو بنتشاري ኮምፒውተር ቁጭ ብሎ ማየት ችግር ያለባቸው ወገኖች አሉ። አልሐምዱሊላህ አላኩል ሐል አላህ ስለሰጠን ጸጋ ሁሉ በእውነት ልንመሰገን ይገባል። ከልብ አላህ ልታመሰግኑ ይገባል። ከዛ ምን አለ? አይበቃችሁም? አይበቃችሁም ነው